ክህደታቸውስ ሳለምን? Why they forget Allah? ለምንድን ነው አላህን የሚረሱት? ለምንድን ነው አላህን የሚዘነጉት? It is Allah who verifies the heavens with different colors of stars. እርሱ እኮ አላህ ነው። ማታ ምሽት ከቤታችን ስንወጣ ወደ ሰማይ ከዋክብት ያሸበረቀ ጨረቃን በሌሊት እንድትሰነጥል ያደረገ ከሰማይ ዝናብን ያዘነበ ምድር የተለያዩ ቡቃያዎችን እንድታበቅል ያደረገ እርሱ እኮ አላህ ነው። Do not forget Allah. بفصم الله ان انت زنك يتلايو قنقاوچن يفطره بسوره الروم اعراف 30 قطر 21 لاي among his signs are the creation of the heavens and the earth and the diversity of your longs and colors for those who have gotten knowledge will remind كالله تعالى دينك تامراتوچ مكاكل سماياتنا مدرن مفطرو يقنقاوچاچو يقلموچاچو منلايات كجيتها كالله سبحانه وتعالى يهونا كتأمره مجلج أنا ولا سبحانه لم يستنتنو يأمرو بالبيتوج لبلا لك شوصوج بأرقص وانقو تاتو يقلمو تاتو ملايت سبعاتنا مدر المفتر كالله يهونا تأمرنو إلى هال سبحانه الله Do not forget this Lord يهنن جيتها بفتسو ما ترسا استعان دي قرآن انكس الله انسانا هو ده هو التنياو Do not forget فتسمو من الرساطي للبت النتو هو التنيا النال سورة التور لاي مئراف عمصاه للتلاي سبحان الله جيتا كان الله بمياس كرم ينقى قرسلتو عملاك اللهم بلو يمياس طبع بلوتن اتستوتشن ويم دم عملاك اللهم بلو يميكدوتن سووش يالنا قراتشو سورة الفائر مئراف صلاة سمس الله يزن قوزو چالو الله يتبك ان الله كم زنقات አላህን የዘነጉ ሰዎች አላህን የረሱ ሰዎች ተፈጥሮ ነው የሚጠብቀኝም ተምይደንቅ ሁኔታ ነው ሱረቱ ጡር ምዕራፍ 52 ቁጥር 35 እስከ 36 እንዲህ ይላል ጌታችን አላህ በሱረቱ ጡር ምዕራፍ 52 ቁጥር 35 Or with the creator by nothing? Annesu kaminim tafattaruna? Or with the creator of themselves? Fatari yellim bilo yemina garutari annesu. Annesu shi yerasacho, rasacho. Yerasacho fatari ushinacho. Kenanta ustamanno. Ani rasini asganyot, ani nengimbi. Kenanta ustamanno. Ani rasini fattarukut nengimbi. Ishi annesu rasacho fattaru alin liya ala Allah. Melsu gilsana. سورة الطور 52:36 لا يدمو Or do they create the heavens and the earth? سمعت النام در نشفة مدفنا ميونا يما سبحان ربي سبحان ربي سبحان ربي Glory be to Allah We worship you You are the one who deserves to be worshipped for Allah سبحان الله Do not forget Allah Allah ان كم يستوسو الله نفتصمو كما يرسو Establish for my remembrance أنين لما استاوز أنين اندهت زنقا سلاتنا أقوما على الله لموسى عليه السلام الله نكما يرسو صوت الله ركين أندن يهن ودى التنية Do not forget What? كلها كما استاولو يتمرتي انبرتينو يتمرتي انبرتنو This is the navel of my talk the burning issue what is that do not forget nikin azenga do not forget do not forget what do not forget to have great aim great aim tilik hilmin yemallem tilik rayin yemesenek befitsum befitsum befitsum do not bullet in yourself rasin befitsum rasin befitsum zik argesh befitsum zik argen datmeleket hulle gize aim high tilik negerin temeny Do not forget to aim high. ትልቅ ነገርን መመኘት በፍጹም እንዳትዘነጉ። ከሐዲስ ከቁርአን አንቀጾች aim high, do not forget about it. ትልቅን ማለም ትልቅን ነገር መመኘት በፍጹም እንዳትዘነጉ ይላል ቁርአንም ሆኑ ሐዲሶች እንመለከታቸዋለን በአላህ ፈቃድ። Listen to this beautiful, beautiful, beautiful hadith. Astaghfirullahaladzim. Mirt, mirt, yohana. Wallahi. Beautiful hadith. But I'm a miyamar hadith. Admit to me. Abu Khrira, radiyallahu anhu, narrated this beautiful story that the Messenger of Allah said, indeed in paradise, in Jannah, ቡኻሪ ላይ ተዘግቦ የምናገኘው ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም ጣፋጭ ሆነው ሐዲሳቸውን እንዲህ ብለው አስተላለፉልን። ጀነት ውስጥ 100 ደረጃዎች አሉ አሉ ነብዩ አለይሂ ሰላቱ ወሰለም። ጀነት 100 ደረጃ አላት። Indeed paradise jannah has got 100 degrees and levels. 100 ደረጃዎች አላት ጀነት. When you ask Allah, فَاسْأَلْهُ, just ask Allah, فِرْدَوْسِ الْأَعْلَى, the most high, the فِرْدَوْسِ الْأَعْلَى, ask Allah, the most high فِرْدَوْسِ الْجِنَّةِ. Allah subhanahu wa ta'ala, كَمَتُوا دَرَجَةَ قَلَّتْشُوا, جِنَّةِ الْأَعْلَى. የበላ የሆነችውን ትልቋን ጀነት ፊርዶስል ጀነትን ጠይቁት አላህን። Do not blatten yourself. ራሳችሁን ትንሽ አድርጋችሁ አይታችሁ ራሳችሁን ትንሽ አድርጋችሁ ስላችሁ ፊርዶስል ጀነትን ከመያመልጣቸው ባሮች አትሁኑ። aim high, ትልቅ ህልም ይኑራችሁ። ፊርዶስል አላ ኢንሻአላህ ፊርዶስል ጀነት ለመግባት ንያ ይኑራችሁ። يقول النبي صلى الله عليه وسلم this 100 degrees and levels 100 درجه يا الله جنت است 100 درجات عنده درجه عنده كليلانيو سينصاصر يسماياتننا يمدرن ياهل رقت الله سبحان الله يسماينا يمدر ياهل يا اخوتي في الله we are not going to be the same level in the jannah. ሁላችንም ጀነት ውስጥ ተመሳሳይ ደረጃ አይኖረንም. We gotta have a different levels and degrees. የተለያየ የሆነ ደረጃዎች ነው የሚገጥመን. የተለያየ ደረጃዎች ነው የሚገጥመን. But ask Allah Firdaws al-A'la. ግን አላህ Firdaws al-A'la ስትለምኑት Firdaws al-A'la this shows the mentality of a believer. ይህ ሐዲስ ያንድ ሙእሚን ያንድ አማኝ አእምሮ አስተሳሰቡ ምን ያህል ከፍተኛ ሊሆን እንደሚገባ የሚያነሳሳ ነው። radiyallahu anhu aims always high. Abdullah Umar ibn Abdullah Aziz radiyallahu anhu min ilal ani zautir tilqin neger yemimmay tilqin daraja yemimmay nafs nebereny hulle yalleny nafs tilqin negeren yemimmenye no tinish negeren temenyto ayawq tilqin makina memmegeny memmenyete mashaallah betam bismil negerno ሰፊ ቤት መለመንህ አላህን ማሻአላህ በጣም ደስ የሚል ነገር ነው። በርስቅ ላይ ርስቅ አላህ እንዲጨምርልህ መለመንህ ማሻአላህ መለመንሽ ማሻአላህ አላህ የሚወደው ነገር ነው። ዑመር ኢብኑ አብዱልአዚዝ ረዲየላሁ ዐንሁ ያለኝ የነበረኝ ነፍስ ዘውትር ሁሉ ጊዜ አዲስ ነገር ዘውትር ትልቅና ከፍተኛ ነገርን አላህን የሚጠይቅ ነፍስ አለኝ። እስቲ ምን ተመኝቶ ነበር ዑመር ኢብኑ አብዱልአዚዝ ረዲየላሁ ዐንሁ? I desire to marry the daughter of Amir al-Mu'minin, the leader of the believers. Ya Amir al-Mu'minin, ya Muslim Mariochin, ya Amanyochin Mari, Setlij Magwat Fallakuin, Fatima bint Abdul Malik, and I married her. Ya Amir al-Mu'minin, ya Onechillij, Fatima bint Abdul Malik, and Magwat Fallakuin, Tamanyawatinila. And I achieved my goal and I married her. Given a massacre, I get Bawatin Mala. Umar ibn Abdul Aziz. I want to be the governor of Medina and I achieved that. Ya Amir al Mu'minin, Fatima bint Abdul Malik and Kaginya Wahala. Aswal lechin tibak anyan lech biyal tik emmerku. Negerkin, ya Medina merimon fellakunyira. Tillik ilmina berin. المين أصدق يا مر دينا مريمون فلكوني then I achieve my goal كزام given أغني هنيلا I became the governor of Medina يا مدينة مريهم كنيلا عمر بن عبد العزيز رضي الله عنه I want to be Amir al-Mu'minin the leader of the believers كزابو هلا يا مدينة مريهم كوبو هلا تقمو يا مؤمنوش يا مسلموش أمير ينس مريمون فلكون and I achieve my goal and I become the leader of أمير المؤمنين or the leader of the believers يا مؤمنوش يا أمانيوش مريخون كنيلا يا سوكواتشو تللك نغروش قبوتو هلو تساكو and I have one aim that I want to be the people of paradise إن شاء الله I'm going to be one of them by Allah's mercy. አሁን ደግሞ ትልቅ ንያ አለኝ ያለ ዑመር ኢብኑ አብዱላዚዝ ትልቅ ንያ አለኝ እርሱም ከጀነት ሰዎች መሆን ነው ኢንሻ አላህ I will get it by the mercy of Allah. በአላህ Subhanahu wa ta'ala ፍቃድ ኢንሻ አላህ በአላህ ላይ ተስፋ አለኝ ከጀነት ውስጥ ከሚገቡ ሰዎች ሆናለሁ እንደሚመኝ ተመለከታችሁ የነብዩ አለይሂ ሰላቱ ወሰላም ሰሃቦች ሱብሃንአላህ because hereafter ሱብሃንአረቢ look what the prophet sallallahu alaihi wasallam said ነብዩ አለይሂ ሰላቱ ወሰላም ምናል in the hereafter there is one place in paradise just only for one person the prophet peace and blessings be upon said በቀጣዩ ዓለም በአኺራ ጀነት ላይ ጀነት ውስጥ አንዲት ስፍራ አለች አንዲት ቦታ አለች only that is for one person ለአንድ ሰው ብቻ የሚሆን አንድ ስፍራ አለች አሉ ነብዩ አለይሂ ሰላቱ just only for one person ለአንድ ሰው ብቻ ነው የምትሆነው ምን አሉ ነብዩ አለይሂ ሰላቱ ሰላም እቺ ጀነት ውስጥ ያለችው ለአንድ ሰው ብቻ የምትሆነው ቦታ የመጀመሪያው ያላህ ሱብሃነሁ ወተዓላ ከሰው ዘሮች ፍጥረት አደም አለይሂ ሰላም ነውና الله عدم عليه السلام بأجو سرطوتا لنا عدم عليه السلام يوسده وقاله لا والله أيد الله ترى نبي عليه الصلاة والسلام موسى عليه السلام اسو الله directly إريد the one who spoke الله directly الله بكتتا ينقرنونا الله بكتتا ينقرن موسى عليه السلام ليه قبوي يقبو الله له لا والله ابراهيم عليه السلام يتوحد ابات بساط الله فكر بلو يتوربرو لبوناچو با الله فكر تقطاطلو وفيتاچو سيقطاطل ينبرو اسات لساچو منن مسلو يالتايا كينو بكينو من يامر تمكي بلو يتوربرو ابراهيم عليه السلام جنت وسط يالچون ياچن انديتون بوتا يوسدوت قالو النبي عليه الصلاة والسلام لا والله he didn't say that but what the messenger of Allah said ask Allah to give me to me Allah لني يسطني زند Allah لني يسطني زند دعاء ادرغولني يا النبي عليه الصلاة والسلام لذا لو كاذان بوحالا ايهنن اذان من كاذان بوحالا ايهنن دعاء من نارجلاچو للنبي عليه الصلاة والسلام كاذان بوحالا يمدرغو دعاء مالك الله بجنته استياك لاند سبوت سوتش ايونهچون جنت لتوداجو نبياچنا عليه الصلاه والسلام لسوزر مت ለነቢያት ፍርድ የመልእክተኞች ማክተሚያ የነቢያቶች መቋጫ ለሆኑት ለነቢዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዲሰጣቸው ዱዓ እናረጋለን። ነብዩ አለይሂ ሰላቱ ወሰለም ለሌላ ሰው አሳልፈው አልሰጡም። Because he has got aim high. ምክንያቱም ነብዩ አለይሂ ሰላቱ ወሰለም ትልቅን ራዕይ የሚያልሙ ታላቅ የአላህ ባሪያ ነበሩና سبحان الله ለራሲ the story of Musa የሙሳ አለይሂ ሰላምን ታሪክ እንመልከት እስቲ What is the story of Musa? Ya Musa alayhi salam tarik. Who is Musa first? Musa manno alayhi salam. Musa is the one who spoke Allah. Ya Allah nabiyino. Tawrat yawradallat ya Allah nabiyino. Bahrin inda gidgida bezach betru yaqoma ya Allah nabiyino. Ya Fir'aunin sahiroch degamiyoch yasafere ብሎም ለአላህ ክብር ስጁድ እንዲወርዱ የጌታን የአላህን ቃል ያስተማረ ህዝብ እስራኤልን ከግብጽ ቀንበር ባርነት ነጻ ያወጣ የአላህ ምርጥ ባሪያ ነው ሙሳ አለይሂ ሰላም። ይሄ ሁሉ ክብር አላህ ዘንድ ተሰጥቶት አላህ ወዶት ሙሳ አለይሂ ሰላም ግን የሚገርም ጥያቄ ነው ያቀረቡት በሱረቱ አዕራፍ ምዕራፍ 7 ምን ያህል ከፍተኛ ነገር ያልሙ እንደነበር they don't let them their service ራሳቸውን ዝቅ አርገው እንደማያዩ ይልቁን they aim high ትልቅ ነገር ንያ ያደርጉ እንደነበረ ከዚህ የቁርአን አንቀጽ ማስተዋል እንችላለን። ሱረቱል አዕራፍ ምዕራፍ 7 አንቀጽ 100 سبحان الله it says في سورة العرف and when Musa arrived at our appointed time ሙሳ አለይሂ ሰላም ማላላህ በሱረቱ አዕራፍ ምዕራፍ 7 ቁጥር 143 ለቀጠሯችን በመጣ ጊዜ his lord spoke to him ጌታው እርሱን አናገረው he said እንዲህም አለ my lord ጌታዬ ሆይ show me yourself that i may look at you አንተን አይህ ዘንዳ ማንነትህን ግለጽልኝ Allah we let me see you with my naked eyes. Bainili Allah we I want to see you with my naked eyes. Bainila ifelgallu. Mus'haf awrdehlinga. Anten beqatta anagir yallu. Kelilo ihe leni ibeqanyal lalalu Musa alayhi salam. But Allah let me see you with my naked eyes. ባይኒ ላይ ይፈልጋለው አለው ለአላህ Subhanahu Wa Ta'ala ምን ተከሰተ ከዛ ሱረቱ አዕራፍ ምዕራፍ 7 አንቀጽ 143 እንቀጥል አላህ said you will not see me but look at the mountain if it should remain in a place then you will surely see me አላህ Subhanahu Wa Ta'ala ለሙሳ አለይሂ ሰላም እንዲህ አለው በፍጹም አንተ እኔ ልታየኝ አትችልም ነገር ግን ማንነቴን ለተራራው ገልጻለሁ ለተራራው ስገልጽለት ተራራው በእርግጥ ረክቶ ብታገኘው በስፍራው ብታገኘው እኔ ለተራራው ተገልጬለት ተራራው በነበረበት ስፍራ ላይ ብታገኘው በእርግጥ እኔን ታየኛለህ አላህ But when his lord appeared to the mountain ነገር ግን ጌታው ለተራራው ሲገልጽ he rendered its level in Musa fell unconsciously tararaw nikut kut kut bulo ragafa Musa alayhi salamin bidnigati rasachon suta wedeku and when he awoke he said exit are you Musa alayhi salamin kafent kene fent neklo ራሳቸውን ስተው ስለነበር ማንነታቸው ሲመለስ ሲነቁ ጥራት ለጌታዬ ወዳንተ ዘንድም በነሳህ ተመለሱ and i am the first of the believers ከሙእሚኖችም የመጀመሪያው አማኝ አንተ በአይን እንደማትታይ

አዛኙ ነቢይ አለይሂ ሰላቱ ወሰላም ረቢዓ ኢብኑ ካዕብ ያደረገላቸውን ውለታ ረዲየላሁ ዐንሁ ያደረገላቸውን ውለታ አስተዋሉና ነቢዩ አለይሂ ሰላቱ ወሰላም እንዲያሉ ኦ ረቢዓ ask whatever you want to have that I may give you back ላደረክልኝ ውለታ ውለታህን መመለስ የምችልበት ነገር ጠይቀኝ እስቲ ያ ረቢዓ ask me ጠይቀኝ እስቲ ያሉ ነብዩ አለይሂ ሰላቱ ወሰለም what can I do for you in return back ላደረክልኝ ውለታ መልስ መልስልህ ዘንድ እስቲ ያ ረቢዓ የምትፈልገውን ነገር ጠይቀኝ ያሉ يا رب العالمين سبحان الله استول ربيع بن كعب رضي الله عنهم دلنا السيدات ask Allah to make me the richest man in the world الله سبحانه وتعالى انطيقلني بعالم لاي صقاو يتترفرفلت حبتي اكابته سو انهون الله لمنولني ادلم يالاج He didn't say that I want to be the governor of Medina when you are absent or go somewhere. Nabiyyu alayhi salatu wa salam rasul li lila safra si hedu Medina lay rasul belellubet sat Medina men yastadadr saw adergo shumuny alalacho. Because Rabi'a ibn Ka'b radiyallahu anhu he knows this world is going to be vanished. ይህ ዓለም ጠፊ መሆኑን ያቀ ነበር አላህም በሱረቱ አርራህማን ምዕራፍ 55 ቁጥር 26 ላይ everything on the earth is going to be perish it's going to be vanished በምድር ላይ ያለው ሁሉ ጠፊ ነው የምታያቸው የሚያመሩ ህንጻዎች ውበቶች ይረግፋሉ ህንጻዎች ይወድማሉ በሰማይ ያለው የተለያየ ህብረት ቀለማት ያላቸው ከዋክብት ይረግፋሉ ሰማይ ተጠቀለላለች ምድር ትንኮታኮታለች ሰዎች ሁሉ ከመቃብራቸው ተቀስቅሰው ይወጣሉ የውም ፍርቃን ነገሮች የሚለዩበት ነገራት ሁሉ ግልጽ የሚሆኑበት የውም ፍርቃን ያቺ ቀን ትመጣለች በሱረቱ ቀሰስ ምዕራፍ 28 ቁጥር 88 ላይ everything on the earth is going to be perished ሁሉም ነገር ጠፊ ነው vanished ስልጣኑ የሚጠፋል ገንዘቡም ሁበት ረቢዓ ኢብኑ ካዕብ ግን ሱብሃንአላህ የሚገርም ነገር ነው የመለሰላቸው ለነብዩ ሰለላሁ ዐለይሂ ወሰለም የሚገርም ሱብሃንአላህ what he said I want to be your companion in paradise I want to be your companion in Jannah. Ani ala Rabi'a ibn Ka'b. Be Jannah wust yanta gwadinya mon fellegal. I want to be your companion in paradise. Be Jannah wust ani mfellego ya Rasulullah sallallahu alaihi wasallam. I want to be far from you. Kanta millet alfellegim. I want to be with you. ህልሜ ሁሉ ካንተ ጋር መሆን ነው በዱንያ ህይወቱ ጣፍጦታል ረቢዓ ኢብኑ ካዕብ ከተወዳጁ ከነብዩ አለይሂ ሰላቱ ወሰለም ስብዕናቸው ካማረው ከታላቁ ሰው ጋር ለዓለም ብርሃን ተደርገው ከተላቁት ከነብዩ አለይሂ ሰላቱ ወሰለም ጋር ኖሮ ከሳቸው ጋር ተላቆ መኖርን ለረቢዓ የማይደለው የሚቆረቆረው ሆነበት እንደ ቁርበት የሚቆረቆረው ሆነበት ስለዚህ I want to be your companion in paradise subhanallah እኔ ያንተ I want to be your companion ጓደኛህ መሆን ፈልጋለሁ ወጅን አረቡን ብሉዚ ላጣህን ፈልግ አያችሁ ረቢዓ ኢብኑ ካዕብ ምን ያህል አርቆ አሳቢ great he didn't forget to aim high ትልቅን ነገር መመኘትን በፍጹም አልዘነጋ ነብዩ አለይሂ ሰላቱ ወሰለም ለሳቦቻቸው ሲያስተምሩ ሰለላሁ ዐለይሂ ወሰለም ሰለ አለ ነብይ ያ ጀማዓተ الخير ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም ኢንሻአላህ the prophet sallallahu alayhi wa sallam was teached his companions. ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን ያስተማሩ እንዲህ አሉ። Paradise I've got 8 differing gates. ጀነት 8 የተለያዩ መግቢያ በሮች አሏት አሉ ነብዩ ሰለላሁ ዐለይሂ ወሰለም። 8 የተለያዩ ጀነት መግቢያ በሮች አሏት። የጾመኞች የሚገቡበት ባቡረኛን ጾመኞች የሚገቡበት አለ። ሰላት ሰጋጆች የሚገቡበት በር አለ። 8 በሮች አሉ። ሱብሃንአላህ አንዲቷንም የጀነትን በር ማግኘት ሐዛኒ ኢዕመቱላህ ከአላህ የሆነ ትልቅ ፌቨር ጸጋ ነው ውለታ ነው። ግን አስተውሉ የነብዩ አለይሂ ሰላቱ ወሰለም Sahaba Abu Bakr radiyallahu anhu he said to the messenger of Allah sallallahu alayhi wa sallam the Nabi sallallahu alayhi wa sallam min anacho is there anyone who is going to be called in 8 different gates of paradise bayandandu simmentum ye jannat barroch ust yemitara saw yinor ihon inde bulo tayekacho subhanallah እንና እናንተ ብንሆን እኮ ባንዲት ዋለም እንኳን እንዴት ብለን በገባን ማለት ነው። سبحان ربي الذي ብሎ ጠየቃቸው አቡበክር ረዲየላሁ ዐንሁ if there anyone who will get in every different gates of jannah በስምንቱም የጀነት በር መግባ የሚገባ አለ ወይ ብሎ ጠየቃቸው قال النبي عليه الصلاه والسلام سعيد ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ yes and I guess you got to be one of them በእርግጥ አንተ ከእንደዚህ አይነት ሰዎች ተሆናል ብዬ እገምታለሁ አሉ ነብዩ አለይሂ ሰላቱ በስምንቱ يا اخوتي في الله my dear brothers and sisters please aim high do not bloat on yourself ራሳችንን ዝቅ አናድርግ ሁልጊዜ ትልቅ ነገር እንም ዲግሪ ያላችሁ ማስተርስ ለማድረግ ማስተርስ ያላችሁ ዶክትሬት ለማድረግ then professor just do not stagnant where you are ያላችሁበት ቦታ ላይ ብቻ አትቁም do not forget to aim high ትልቅ ነገር መመኘትን በፍጹም አትዘንጉ የሆነ የተወሰነ ገንዘብ ያላችሁ ገንዘባችሁን ለማሳደግ እንዛ ሙአለ ንዋይን ገንዘብን በፍቅር ይወዳሉ ተብሎ ሱረቱ ተካሱር ላይ እንደተጠቀሱ ሳይነ ሰዎች ሳይሆን ገንዘብን በአላህ መንገድ ላይ የሚጠቀሙበት ልክ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንደተናገረው the wallet has to be followed you not you going to follow the wallet አለም አንተ ልትከተል እንጂ አንተ አለም ልትከተል ዱንያ አንተ ልትከተል እንጂ አንተ ዱንያ ልትከተላት አይገባም እንዳር ገንዘብ አይጠብቅማ ለዛ ኮ ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላል ሱብሃንአላህ የነገር አስተውሉ A person who have got a money will not go on to secure him, will not go on to protect him. But a person who has got a knowledge will secure it or protect him. እውቀት የእውቀት ባለቤቱን ትጠብቀዋለች። ገንዘብ ግን የገንዘቡን ባለቤት አትጠብቀውም ይላል ሱብሃንአላህ። ይልቁንስ መጥፋውም ልትሆን ትችላለች። So if you have a money, ገንዘብ ካለ just have that money. ጥሽ የበለጠ ርስክ እንዲሰጥ አስቀላህ አላህን ጠይቅ ለምንድነው ትልቅ ነገር ማንመኝ ለምን ትንሽ ይሄ ነገር ሁሉ ጊዜ እንመኛል ራሳችንን ትንሽ አድርገን ለምን እንሰላለን do not forget to aim high ትልቅ ነገር ማለምን በፍጹም አትዘንጉ አላህን ያወቀ ትልቅ ራእይ ያለው ፊርደውስል አዕላ ጀነትን ለማግኘት ፊርደውስል አዕላ ያችን ትልቋን ጅሮቶች ወንዞች ጅሮቶች የሚፈሱባትን ፍርደውስ አዕላ the most high ይመኛታል and I want to end up my talk with the saying of Ibn al-Qayyim rahimahullah Ibn al-Qayyim says there is necessary for a person marching towards Allah he has to has الله استول ابن القيم ረሂመሁላህ ምን እንደሚል ወደ አላህ ሱብሃነሁ ወተዓላ መንገድ የሚጓዝ ወደ አላህ የሚሮጥ ወደ አላህ የሚጓዝ ሰው ሁለት ነገሮች ያስፈልጉታል ወሳኝ ነው ምንና ምን he has to has high aspiration ትልቅ ነገር የሚመኝ መሆን መቻል አለበት and amta subhana rabbi allah ta'ala qano allahu akbar allahu akbar allahu akbar allah is the greatest allah ta'ala qano ta'ala qono ke getachin allah ta'ala negerin inji minenem maltebek ke getachin ke ta'ala qo getachin ke ta'ala qono ke getachin allah ta'ala negerin inji anelemin ركاش تنشي ين نغر انل من تلك النغر انل من سلاذ ابن القيم من قال بتام يسوال ود الله لميروت سو تلك نيه تلك يونه راي تلك يونه حلم انديوم دمو ود قنو غدانا يميمرا اوقات ياسفلجوا اوقات يلب برهان نو بنفس حيوتن يميسطن نصا يمياوطا نو كبارنت يميالاقق نو سلاذ اوقاتنا ود قنو غدانا يميمرا اوقات እንዲሁም ደግሞ high aspiration ትልቅ የሆነ ህልም ሊኖረው ይገባል ትልቅ ህልም ካላቸው ከጀሃነም ሳፍ ነጻ ከመሆን በፊርዶስ አልአላ ከመቀማጠሉ ትላንትና ታስተውሳላችሁ በፓልቶክ ስለ high aspiration سنነጋገር የነበረው ስለ ትልቅ ህልም ስለናለም የነበረው ፊርዶስ አልአላን سنመኝ የነበረው ጌታችን አላህ በቸርነቱ በራህመቱ በእዝነቱ ሰጠን ያንን ጊዜ አስተውስ ነው ብረን ምናወራበትን ቀን አላህ እንዲያመጣው ሱብሃንአላህ just have aim ምን በሰማነው ተጠቃሚ አድርገን እኔም በተናገርኩት ለራሴ መገሰጫ ህይወቴን መለወጫ ለእናንተም ባልመጣችሁት ታሪካችሁን መገለበጫ ስለናችሁም ማደሻ ወደ ህይወት መቀየረ አላህ Subhanahu Wa Ta'ala ያድርግልን የተማርነው ትምህርት ፊርዳውስል አዕላን የምናገኝበት አላህ ያድርገው ጌታችን አላህ ከመቃብር ቅጣት ጠብቆ ከጀሃነም ሳት አድኖ ሲራጥን በብርሃን ፍጥነት ከሚያልፉ ድንቅ ባሮቹ አድርጎ በመቃብር ውስጥ ኑረን አልብሶ ከጭንቅ ገላግሎን ጌታችን አላህ Subhanahu Wa Ta'ala በፊርዳውስል አዕላ ከነብዩ አለይሂ ሰላቱ ወሰለም ጋር አብሮ ከሚሆኑ ሰዎች አላህ Subhanahu Wa Ta'ala ያድርገን Do not forget. በፍጹማት ዘንጋ. What? Do not forget Allah. Allah Subhanahu Wa Ta'ala ፍጹሙ በህይወት ስትኖር do not forget Allah. አላህን እንዳትረሳ. ሁለት do not forget to have high aspiration. To have high aim. ትልቅን ህልም ከማለም በፍጹም እንዳትዘናጋ. እነዚህን ሁለት ነገሮች ከተማርን ለዛሬ በቂ ነው. ጌታችን አላህ ለተማርነው ምን ተቀመ ያድርገን. واكيو دوانا الحمد لله رب العالمين والسلام عليكم ورحمه الله وتعالى وبركاته يا جماعه الخير يسمان خير ما شاء الله استاذنا ياسمين ازانيون نغيرهن اسمعهم يقرارط نبر نتورك اتشغروا اسمعهم من اندالكني خير ما شاء الله ሁለት دقيقه አለች ሁለት ደቂቃ አለ ከኔ ሰዓት ላይ ማለት ነው ሌላ ማይክ መያዝ የሚፈልግ ሰው አለ ማይክ የሚፈልግ ሰው ካለ እንደዛሽ ከሌለ በሁለት ደቂቃ ውስጥ ሃይ አስፒሬሽን ከነበራቸው ሰዎች መካከል ትልቅ ነገር ከተመኙ ሰዎች መካከል አንዱ የአላህ ነብዩ ነው ሱለይማን አለይሂ ሰላም ነው ያው ጊዜ ስለሌለ ነው ነገሮች እያሳጠሩን እናቀርበው እንጂ የቁርአን አስተምሮት ከውቂያኖሱ ብንቀዘፍ የሚያልቅ አይደለም ሱለይማን አለይሂ ሰላም እናንሳ እስከዛ ድረስ እንግዲህ ሁለት ወማን ደቂቃለች ሱለይማን አለይሂ ሰላም እንግዲህ ሱረቱ ነብል ምዕራፍ 27 ሱረቱ አንቢያ ምዕራፍ 1 ላይ ታሪካቸው መመልከት ትችላላችሁ ሌሎችም የቁርአን አንቀጾች ላይ እንዲሁ ሱለይማን አለይሂ ሰላም የዳውድ አለይሂ ሰላም ልጅ ናቸው አባታቸው ሩለር ነው መሪ ነው ሱለይማን አለይሂ ሰላምም ንግስናን አግኝተው አሉ ነገር ግን ንግስናን አግኝተው ወአፍትን ማናገር እንስሳዎችን ማናገር የእንስሳዎችን ድምጽ መስማት ብዙ ከጌታ ከአላህ ዘንድ ብዙ ነገር ተሰጥቷቸው ግን ሁለት ዱዓ ያደርገው ነበር ሁለት ዱዓ እነዛን ሁለቱን ዱዓ ተናግሬ ወርታለሁ አንደኛ ኦ አላህ ፎርጊቭ ማይ ሲንስ አላህ ሆይ ወንጀሎች ኃጢአቶችን ሁሉ ማረኝ ብሎ ሱለይማን አለይሂ ሰላም ሁለተኛ give me a kingdom that you had not given for anybody that you will never going to give for anybody else ከዚህ በፊት ለማንም ሰጥተው የማታውቀው ወደፊትም ለማንም ማሰጠውን ክብር ንግስና ለግሰኝ አሉት ጌታ አላህ Subhanahu Wa Ta'ala ለግሳችሁ high aspiration ግር ነነየት ወይም ማለት خير ما شاء الله يتسطين ساعات لاي ساعتين لاكبر عصر ساعات لاي مدين ساعات اكواتاتر عند ساعات مولو مولي تشالوين خير ترنيا بروغرام ماننو ميناراو ويندموش ويميتوش كتلو عالو بروغرام اندنو ماننو ميناراو مباكا تشجاتشو ناوتونا بروغرامونا ساوكون اوكي جزاك الله خير مايك فري السلام عليكم ورحمه الله وبركاته